الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أدمج أتشاكين السلام عليكم ورحمة الله وبركاته بلف سامنت علامات الساعة الصغرى ويم يكياماك أن تنشو ملكتوشن ጀምረን ሳለ ዛሬም ኢንሻአላህ የቂያማ ቀን ተናንሽ ምልክቶች እናያለን ማለት ነው ቃውሉሁ ሰለላሁ ዐለይሂ ወሰለም ላ ተቁሙ ሰዓ ሐታ ይክثر القرآن ويقل العلماء ቁርአን ቀሪዎች ሳይበዙ ዑለማዎች ደግሞ ቁጥራቸው ሳይያንስ ሰዓቲቱ አትነሳም አሉ። ይህንንም የሚያብራራው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም አሁንም ሲናገሩ ኢነላህ ላ ينزع العلم انتزاعا አላህ ዒልመን ነጥቆ አይወስድም አሉ። አላህ ዒልመን ነጥቆ አይወስድም አሉ። ወላኪን يقبض العلم بقبض العلماء ነገር ግን አላህ ዒልመን የሚወስደው የዓሊሞችን ነፍስ በመውሰድ ነው አሉ። الناس سيموتو انجديه علموم كالناس سوغاري هيدال مالتنو حتى إذا لم يبقى عالم اتخذوا الناس رؤوسا جهالا علماء سيموتو بمسلمو محل يميك أروتنا يميك كتلو عجو جاهلو چنوالو فسئلوا فأفتوا بغير علم فضلوا وأضلوا النزهم جاهلوش يتأيق عالو ካለ ዑቀተም ፈትዋ በመስጠት ይጣሙና ሰው ያጣምማሉ አሉ። ሌላው የቂያማ ትንሹ ምልክት من علامات الساعة الصغرى انتشار الفواحش ብልግና መጥፎ ስነ ምግባርና አስጠያፊ ድርጊቶች መስፈን ነው አሉ። ከነዚህም ውስጥ ዚና እንግዲህ ሲብራራ العين تزني عين ዝሙት ይሰራል والعذن تزني جورو زموتي سرال والرجل تزني اقر زموتي سرال العين تزني وزناها النظر عين زموتي سرال يا عين زموت من ملكتنا والعذن تزني وزناها الاستماع جورو زموتي سرال يا جورو زموت مسماتنا ويصدق هذا كله او يكذبه الفرج يهننن بتكبار لا يمياولو ويم يمياستبابلو بلتو نوالو اهنم كنزي بمسلم حبرتسب وست يميكستو استيافي نغروچ وست ويشرب الخمر خمر ويم متط متطات يبزالالو اهنم اندزيهو ويقل الرجال ويكثر النساء حتى يصير لكل 50 امراه قيم واحد وندوش قطراچو يانسال سيتوش قطراچو يبزالالو يا وندوش قطر كمانسو يتنسا ل 50 سيت عند وندي درساچو علالو اذا فعلت امتي 15 خصله فارتقب الساعه 15 نغروچ امتي كسراچ ወይም ከተከሰተባቸው ሰዓቲቷን ተጠባበቃሉ። اذا صارت الزكاه مغرمه ዘካት እንደ ቅጣት ከታየ ይሄን ሁሉ ገንዘብ ዘካ አወጣለሁ ብሎ የሚቆጭ ማለት ነው። والامانه مغنمه አማናው ይሄን ገንዘብ አስቀምጥልኝ የተባለው ንብረት የሚወሰድ ከሆነ والمال دولا جنزب بحبتاموش محكل بيتشا يميزاوا ورك هنا وان يعق الرجل اباه ويبر صديقه لجو اباتون سيزلف سايا كبر سيكر غوادنياون جنسيا كبر وان يطيع زوجته ويعصي امه ميستون تازو اناتو لايسي امز اناتون سياسكفات ሚስቱን ግን ሲያስደስታት ይሄ እንግዲህ በብዙ ወንዶች ላይ የሚታይ ችግር ነው። እንዳይነቱ ሰው የሚስቱንና የናቱን ቦታ በፍጹም ለይቶ የማያውቅ ወንድ ነው ማለት ነው። ሆኖም አንድ ወንድ እናቱ ስትሞት አላህ ይጠራውና ማተት ለቲ ኩና ንክሪሙከ ምን አጅሊሃ ለርሷ ብለን سنለግስህ የነበረችዋ ሞተች ፈአመል ሷሊሃን ንክሪሙከ ምን አጅሊክ ሷሊህ ስራዎችን አብዛ ካሁን በኋላ ልንለግስልህ የምንችለው በስራህ ብቻ ነው በእናትህ ምክንያት የምንሰጠህ በረካው ርዝቁ ጤናው ሁሉም ነገር አሁን ቆሟል በስራህ ብቻ ነው የምንሰጠህ ይሉታል እንደዚህ አንድ ሰው ወላጆቹን ከተንከባከበ ከታዘዛቸው ካላስከፋቸው አላህ ወደፊት የሚያከብሩትን ልጆች ይሰጣዋል ማለት ነው ብሩ አባኡኩም ተበሩኩም አብናኡኩም ወላጆቻችሁ ላይ መልካም ስሩ ኢነል ብረ ላ የብላ መልካም ስራ አይወድምም ወዘንቡ ላ ዩንሳ ኃጢአት አይረሳም ወደያኑ ላ የሙት ዘላለማዊው ጌታ አይሞትም እዕመል ማ ሽእተ ከማ ቱዲኑ ቱዳን የፈለግከውን ስራ ያ ሰው ላይ የሰራኸው አንተም ላይ ወደፊት ይሰራል አሉ። ሐዲሱም ሲቀጥል ወርተፈዐት ልአስዋቱ ፊል መሳጅድ ድምፅ መስጅድ ውስጥ ከፍ ሲል ሰዓቲቷን ተጠባበቅ አሉ ረሱል ሰለላሁ ዐለይሂ ወሰለም። ዛሬ ሰዎች መስጅድ ውስጥ ሲገቡ ሻሂ ቤት የገቡትን ያህል ነው ድምፃቸውን ከፍ የሚያደርጉት፣ የሚስቁት፣ የሚቀልዱት። በተቃራኒው አንድ የስብሰባ አዳራሽ ውስጥ የክብር እንግዳው ንግግር እያደረገ ከሆነ ማውራት፣ መቀለድ፣ መሳቅ የለም። አስፈላጊም ከሆነና መናገር ካለበት ድምፁን በጣም ዝቅ አድርጎ አሳጥሮ ያወራል። መስጂድ የአላህ ቤት ለምን ይህን ያህል እንኳን ክብር ተነፈገው? አሁን ሰው ሁሉ ሰላት ገብቶ ጸጥታ በሰፈነበት የሞባይል ጩኸት፣ የሚያሳፍሩና አስጠያፊ የሆኑ ዘፈንና ሙዚቃዎች በአላህ ቤት ሰላት እየተሰገደ ይሰማል። ይህ እንግዲህ ወንዶቹን በሚመለከት ነው። ሴቶቹን በተመለከተ ሰይዳ አይሻ ረዲየላሁ አንሃ ስትናገር لو رأى النبي صلى الله عليه وسلم ما صنعت النساء من بعده سيتوج كرسول صلى الله عليه وسلم بهلا مسجد وسط من انداد الرقوبياك ونورو ألج لمنعهن من الذهاب إلى بيت الله عز وجل سيتوج ودع الله بيت مهيد بكلك كلاتشو نبر ألج أهنم حديث سيكتل سيد القوم أرزلهم يسووش يبلايو چاچو يميهونوت زكاچو چاچو ناچو اندي حينتو نگر بزمنو كتكستة يساعتي توان يكيامان ملكت عرقاقتو مالتاچو نو اندزيهو وأكرم الرجل مخافة شره شرم فراچا بچا عند سو سيكبر شرم فراچا ከመቀመጫቸው ሲነሱለት ሲያሞግሱት ሲያከብሩት ወለበሱ الحرير حرير ሲለብሱ واتخذت القينات والمعازف ሙዚቀኞችንና ደናሾችን ሲወዷቸው ሲከተሏቸው አን يلعن اخر هذه الامه اولها يزيح امه መጨረሻው የመጀመሪያውን امه ሲረግመው ይህንንም ዑለማዎች ሲፈስሩልን አንድ ሰው እባክ ጊዜን ተጠቀምበት ሲባል ቲቪ ስታይ አትዋል፣ ሰሃባዎቹ በጊዜያቸው ይጠቀሙ ነበር ሲባል ባክ ያኔ ቲቪ ቢኖራቸው እነርሱም ያዩ ነበር ማለቱ እርግማን ነው ብለዋል። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ሲያስጠነቅቁን እነዚህ ነገሮች ከታዩ ሰዓቲቷን ተጠባበቃሉ። በሌላ ሐዲስ ላይ ደግሞ لا تقوم الساعة حتى تذهب البركة من الوقت ከወቅት ላይ በረካ ሳይገፈፍ ሰዓቲቷ አትመጣም አሉ። ፈየተቃረብ ዘማን ዘመኑ ጊዜው ይቀራረባል አሉ። ፈየሲሩ ልአሙ ከሻህር አመቱ እንደ ወር ይሆናል። ወሻህሩ ከልጁምዓ ወሩ እንደ ሳምንት ይሆናል። ወልጁምዓቱ ከልየውም ሳምንቱ እንደ አንድ ቀን ይሆናል። ወልየውሙ ከሰዓ ቀኑ ደግሞ እንደ አንድ ሰዓት ይሆናል አሉ። ምን ዓላማት ሰዓት ሶግራ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ወለዚ ነፍሲ ቢየዲህ አንቱ ከሊመ ሲባኡ ልኢንስ ነፍሴ በእጁ በሆነው ምላለው አሉ። አውሬ የሰውን ልጅ ያናግራል። ወአን ዩከሊመ ልመርኡ አዚበት ሰውጢህ የአለንጋውን ጫፍ ያናግራል። ወአን ዩሐድሰ ፈኺዘሁ ቢማ አሕደሰ አህሉሁ ሚን ባዕዲህ የሰው ልጅ ታፋው ቤተሰቡ ወይም ሚስቱ ከኋላው ምን ስታደርግ እንደነበር ያናግረዋል አሉ። ይህም ነገር ሳይከሰት ሰዓቲቷ አትነሳም ወይም ቅያማ አይቆምም አሉ። አውሬ የሰውን ልጅ ሳታናግር ያሉት እዛው መዲና ውስጥ ደርሶ ነበር። ከመዲና ትንሽ ራቅ ብላ በምትገኝ መንደር አንድ ቀበሮ አህባን ከሚባለው የሁዲ በግ ነጥቆ ሲያፈተልክ የሁዲው አህባን ቀበሮውን ተከትሎ ይሮጣል። ቀበሮውም ራቅ ብሎ ከሄደ በኋላ በጉን መሬት አስቀምጦ ተደላድሎ ተቀመጠና ጮክ ብሎ ያ አህባን ከዚህ በግ የተሻለ ሌላ ነገር እንዳለ ላመልክትህ ወይ ልንገርህ ወይ አለው። አህባንም ማን ነው የሚያናግረኝ ብሎ ዞር ዞር ብሎ ካየ በኋላ ካለ እርሱና ቀበሮ በቦታው ማንም እንደሌለ አወቀና ቀበሮ በመናገሩ ተደናግጦ ተገርሞ አጅብ ነው አለ። ቀበሮውም ከዛስ የበለጠ የሚያጅበው አለ፣ አንድ ነቢይ በዚህ የዘንባባ ዛፍ መሃል የሚገኝ ከመካ ተሰዶ ወደ የስሪብ የመጣ ሰዎችን ስላለፈው ጉዳይና ወደፊት ስለሚመጣው ያናግራቸዋል አለ። ያ አህባን በዚህ ነቢይ ካመንክ ጀነት ትገባለህ አለው። አህባንም ቀበሮውን መልሶ ሲያናግረው እኔ ይህን ነቢይ ፍለጋ ቢሄድ ከብቶቼ ማን ይጠብቅልኛል ሲለው ቀበሮው እኔ እጠብቅልሃለሁ አንተ ብቻ ሂድ አለው። አሁን አህባን ሰው ጠያይቆ ነቢያችን ዐለይሂ ሰላት ወሰላም ዘንድ ደርሶ ልክ እንዳያቸውና አንድ ቃል ከአፉ ሳያወጣ ረሱል ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው ያ አህባን ማዛ ቃለ ዘዕቡ ለክ፣ ያ አህባን ቀበሮ ምን ብሎህ ነበር የመጣኸው አሉት። አህባንም የበለጠ ተገርሞ የገጠመውን ነገር እንኳን ሳይናገር ቃል አሽሃዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ። የሚቀጥለው የቅያማ ትንሹ ምልክት ላ ተቁሙ ሳአ ሐታ የዝሃረ አልፎሕሹ ወልቡኽል፣ ሰዓቲቷ አትነሳም ብልግናና ስስት በምድር ላይ ሳይሰፍን። ብልግና ከሥራውም ከንግግሩም ማለት ነው። ሰዎች መንገድ ላይም በተሰበሰቡበትም ቦታ ብልግና ቃላቶች ከአፋቸው ሲወጣ እንሰማለን። ቡኽል ደግሞ ሰዎች ለአንድ ኸይር ሥራ ገንዘብ ሲሰበሰብ እጃቸውን ይሰበስባሉ፣ አያወጡም። እያላቸው መስጠት እየቻሉ አያወጡም ማለት ነው። እንደዚህ አይነት ነገሮች እንግዲህ የቅያማ ትንሹ ምልክቶች ናቸው። ወአን የዝሐረ ትሁት ወዮህሊኩ ልውኡል፣ ባለጌዎች ስነ ምግባር የሌላቸው መጥፎ ሰዎች ሳይበዙና ደግና ጨዋ ሰዎች ሳይጠፉ ሰዓቲቷ አትመጣም አሉ። እንደዚሁ ደግሞ የቁሉ ሰለላሁ ዐለይሂ ወሰለም ወለዚ ነፍሲ ቢየዲህ ለየቢተነ ኡናሱም ምን ኡመቲ፣ ነፍሴ በእጁ በሆነው እምላለሁ አሉ ከኡመቴ ሰዎች ሌሊታቸውን ያድራሉ። ዓላ አሸርን ወበጠርን ወለዕብን ወኸምርን ወረቅስ፣ በሸር በሐራም በመዝናናት በመጫወት በመጠጥና በዳንስ ላይ ያድራሉ አሉ። ፈዮስቢሁነ ወቀድ ሙሲኹ ቂረዳ ሲነጋም ወደ ዝንጀሮነት ይለወጣሉ አሉ። ሰሃባዎችም ሲያጣሩ ወይሽሃዱነ አላ ኢላሃ ኢላላህ ወአነከ ረሱሉላህ እነዚህ ሰዎች በአላህ አንድነትና በአንተ መልእክተኛነት የሚያምኑ ናቸው ወይ ብለው ጠየቁ። ረሱል ሰለላሁ ዐለይሂ ወሰለም ሲመልሱ قال نعم ويشهدون أن لا إله إلا الله وأني رسول الله أو بالله عندنتنا بني ملكتنيانت يميامنو يمسلمو حبرت سب عبالاتوش ناتشوالو صحاباوچم سيطيقو لماذا يمسخون قردة والخنازير لمن دن ود زنجرونتنا ود أسامانت يتكأيروت بلو سيطيقو رسول صلى الله عليه وسلم سيملسو باتخاذهم القينات والمعازف دناشوچننا موزقنيوچن سلمياذو ترونوالو وشربهم الخمر متط بمتطاتاچو ولبسهم الحرير واكلهم الربا حرير بملبساچونا ربا بمبلاتاچو ويم بربا بمگبياتاچو نوالو لزاريو بمجرشا يمنايو يكيامات النشو ملكت يقول النبي صلى الله عليه وسلم أن تفترق أمتي على 73 شعبة أمتي بسبا سوست فرقة مكفافة لانوالو كلها في النار إلا واحدة هلوم إسات وستنو يميقبوت كأندو بستكرالو صحابة وچم أهونم سيطيقو من هي يا رسول الله يتنياوانات عندنياوا اسات يمات قباو بلو سيطيقو ما عليه انا وصحابتي انينا صحاباو تشي اللبت نوالو ادماج وچاچن ان شاء الله بميكتلو سامنت يكيامان تنانشو ملكتوش يمنا قواتشبت كفلي هونال سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.